وإن من قرية إلا نحن مهلكوها قبل يوم القيامة أو معذبوها عذابا شديدا كان ذلك في الكتاب مسطورا. وما منعنا أن نرسل بالآيات إلا أن كذب بها الأولون. وآتينا ثمود الناقة مبصرة فظلموا بها وما نرسل بالآيات إلا تخويفا. وإن من قرية إلا نحن مهلكوها قبل يوم القيامة أو معذبوها عذابا شديدا. من يوم كتما أتنورم إنيا كما كان كمدرس بسيطي يمنا تفاعت بطفون جيئنا يريد كتما سبال يوم واري وشن هزب وشن مالتنا أو معذبوها عذابا شديدا. وإن دقمو ملو بملو تمزر جرس بايت أفهم ከፋሪ ሆነ ከታች የምናደርስባቸው ቢሆን ጅንዋሪ ወስዋን ኢላ እንግዲህ አላህ Subhanahu Wa Ta'ala በዚህ ምድር ላይ የተለያዩ ህዝቦች ይኖራሉ። እነዚህ ህዝቦች ከፈቃዱ እየራቁ በሄዱ ቁጥር ይቀየማቸዋል ማለት ነው። እና አንድ ጊዜ ባጋጣሚ እንግዲህ ቀጠሮው ይዞ የዛ ከተማ ኗሪ የሆኑት ህዝቦች መልእክተኛ ልኮላቸው አጠንቅቋቸው እንዲ በሚሉበት ጊዜ ያው በተለያዩ ኡመቶች ታሪክ ዝርዝሩ እንዳለፈ ሁሉ ሊባጭ መጣቸዋል። ወይ ከተማው ይገለብጣዋል፣ ወይ ባውሎ ንፋስ ይጠርጋል፣ ወይ በማዕበል ያጠፋቸዋል፣ ወይም በመላእክት ጩኸት ያወድማቸዋል። እንደዚህ የምናረጋቸው እንጂ ሌሎች አይደሉም ነው ማለት ነው። ወይም ደግሞ እንደዛ በአጠቃላይ ፍርነቀል የሆነ ጥፋት እንኳን ባይደርስባት እንዲህ አይነት ከተማዋን አስተቃቂ የሆነ ጥፋት ያጋጥማታል። በራብ ወይም በበሽታ ምክንያት እልቂት ወይም ጦርነት ያመጣና ያቃጥላቸዋል ማለት ነው። ካነዳሪክ ሲክታሪ መስጡራ ይሄ እንግዲህ በአላህ Subhanahu Wa Ta'ala መዝገብ ላይ የቀደም ሲል የተዘገበና ያለቀለት ጉዳይ ነው። ገና ዓለምን ከመፈጠሩ በፊት ማንኛውም ከተማ በኔ ፍቃድ ላይ አመጣ ተመክራና ተነግራ እንዲ ካለች ወይ ጨርሻ ደብዛዋና ተፋታለሁ ወይም ደግሞ መቀጣጫ የሆነ ከባድ ቅጣት አድርስባታለሁ ብሎ በለዋህ አልመህፉዝ አበክሮ ዘግቦታል። እና ያ እንግዲህ በውሳኔው መሰረት ቀጠሮው ሊየጠበቀ ሁሉ ጊዜም የሚያደርገው መሆኑን ይወቁና አሁንም ያሉት ተረኞች ይጠንቀቁ ማለት ነው። እና በታሪክም ይገጽ ይታይ እንደዚህ ነው። ማንኛውም ጥፋተኛ ጥፋትን ያበዛ ብልግናን ያስፋፋ አገር የተወሰነ ጊዜ አላህ Subhanahu Wa Ta'ala ዝም ቢለውም እንኳን በመጨረሻ አደገኛ የሆነ ጥፋት እንደሚደርስበትና ያ ከተማ ከጥቅሞች እንደሚሆን ተደጋጋሚ ሆኖ ታይቷልና ተረምዷል ማለት ነው። ይህንን ታዲያ ወቁና ተጠንቀቁ ባላቸው ይላል። ወማ መናዐና አንርሱለ ቢልአያት ኢላ አን ከዘበ ቢሃ አልአወሉን። እነዚህ ካፊሮችና ካሃዲዎች ደግሞ እንዴት ታቀርብና እንዴት ታመጣላቸው የሚጠይቁህን ተአምርና ልዩ ምልክት ለመላክ የከለከለን ነገር የለም የእነሱ መሲል የነበሩት የቀድሞ ህዝቦች ማስተባበላቸው እንጂ ይላል። ማለት ምንድነው? ነብያችን አለይሂ ሰላቱ ወሰለም አንተ ያላህ ነብይ ነህ ብለሃል። አንተን ያስተባበለ እንደ ቀደምት ነብያቶች አስተባባይ ይጠፋል ይወድማል ስትል ነበር። ታዲያ ሁነት እንደምትለው ከሆነ እንደ ቀደምቶች ነብዮች ለምን ተአምራት አታሳየንም በማለት ይጠይቋቸው ነበር። ነብዩላህ ሙሳ እንግዲህ በተራቸው ዘንድ ይሆንላቸው ነበር። እነሳሌ ከጋራ ወይ ከቆጥኝ ግመል ይወጣላቸው ነበር። እና ነብዩላህ ኢሳ ሙታን ያድኑ ነበር። አንተ ታዲያ ለምን እንደዛ አይነት ታምራት አታሳየን እያሉ ይጠይቃሉ ማለት ነው። ይሄንን ጥያቄ መልስ ለመስጠት የሚከለክለኝ ነገር ቢኖር ነው ሚለው አላህ Subhanahu Wa Ta'ala። እነዚህ አቀደም ሲል ነብዮችን ታምር ጠይቀው በጥያቄያቸው መሰረት መልስ የተሰጣቸው ሰዎች ያንን ሙዕጂዛ አላመኑበትም ሲመጣ ማለት ነው። ካዱ አስተባበሉ። የዛ ጊዜ ደግሞ በአጠፋው ነው በእነሱ ላይ እርምጃ ወሰድኩና ሰምድርገት እንዲጠፉ ተደረገ። አሁን ግን ባንተ ጊዜ የሚጠይቁት ሰዎች የዛ አይነት ጥያቄ መልስ ሊሰጣቸው ያስተባብሉ ነው ማለት ነው። ያስተባብሉ ደግሞ እንደነዛው መጥፋት ሊኖርባቸው ነው። ያንተን ኡመቶች ደግሞ ከዚህ ምድር ገጽ በዱንያ ላይ እንዲጠፉ አልፈለኩም። ስለዚህ ነው የሚጠይቁት ነገር እማልፈጽምላቸው እና የከተማችን በጣም ደረቅ አካባቢ ነውና ትልልቅ ጅረት ውሃዎች እንዲወጡበት አድርግሉ ነበር። ጋራዎችን ደግሞ አስወግድልንና ንሄድ አድርግልን። እዛ አካባቢውን ልማት አትክልት እንዲለባ እንዲበዛበት አድርግ። እንዲሁም ደግሞ ለራስ ማዕድን እንዲወጣልህ አድርግ እያሉ ይጠይቋቸው ነበር። እነዚህ ነገሮች ሁሉ ከተፈጸሙ ቢሆንም አንተ ሳሂር ነህ ሳሂር ነህ የሚሉ የሆነ እንደሆነ ከምድርገጥ ሊጠፉ ነው ሰዎች። ያንን የሚያስከትል ነገር ስለሆነ ነው የሚጠይቁትን ነገር እኔ አውንታዊ ምላሽ የማልሰጣቸው ነው የሚለው። واتينا ثمود الناقه مبصرتن ያለፉት ህዝቦች ተመካታይ ጥያቄ አቅርበው መልስ ሲሰጣቸው በመካዳቸው ስለጠፉት ሰዎች ምሳሌ መጠቀስ አስፈለገ። በዚሁ በእናንተው በሰሜኑ ክልል ይገኙ የነበሩትን ሰሙድ የተባሉትን ህዝቦች ግመል ሰጠናቸው በነብዩላህ ሰለላሁ ዐለይሂ ወሰለም አማካይነት። እናዚህ በተቡክና በመዲና መካከል የሚገኙ ቦታ ላይ ነበረ ሂጅር የሚባለው ቦታ። እና አንተ ነብይ ለመሆን ምን ማረጋገጫ አለ ብለው ሲጠይቋቸው ግመል ከዚህ ጋር ይወጣልኛልና እሺ ይላሉ። አልሲዱ አይናቸው ያዩ የጋራው ተሰንጥቆ ተቆጥኝ መሃል ግመሉ ወጣ። ያቺን ግመል አንድ ሰሞን ካዩ በኋላ ምን ታረጋናለህ በማለት ማስጠንቀቂያውን ጥሰው ገደሏት። ወዳውኑ በእነሱ ላይ እልቂት መጣባቸው ማለት ነው። ይሄ እንግዲህ ማንም ሊክለው የማይችል በታሪክ የተዘገበ ተጨባጭ እውነታ ነው። አሁንም ታዲያ እንደነዛ መልስ ብሰጣቸው የነዚህኞቹ ደግሞ ውድቀታቸው ይፋጠናል በማለት ነው። እና ለሰሙድ ወጪ ግመልን እንድትወጣላቸው እንድትመጣ አደረኩኝ። ሙብሲረተን የእሷ መምጣት የአላህ ነቢይ ሷሊህ ትክክለኛ ለመሆናቸው ተጨባጭ ማስረጃ ነበረ ነው። ፈዘለሙ ቢሃ ግን ሙዕጂዛናት ብለው ማመንና መቀበልን ስተው አስተባበሉና ካዱ በእሷ ሰበብ ማለት ነው። ወማን ኡርሲሉ ቢልአያት ኢላ ተኽዊፋ ማንኛውንም ደግሞ ተአምር ወይም ሙዕጂዛ እኛ አንልከውም ሰዎችን ለማስፈራራትና ለማስጠንቀቅ እንጂ። እነዚህ ሰዎች መጀመሪያ ይችን ግመል ያወጣሁላቸው ይችን ግመል ብትነኩ እናንተ አታሪ ጠብቃችኋል ብዬ ለማሳወቅና ለማስጠንቀቅ አስቤ ነበረ። ያንኑ ማስጠንቀቂያውን በመጣታቸው ለመጨረሻ ውድቀት በቁ። አሁንም ታዲያ ያንተ ሰዎች የሚጠይቁህን ነገር መልስ ከሰጠውና ካስተባበሉ እንደዛው ይጠፋሉ በማለት አስቤ ነው የማልመልስላቸው ነው የሚለው። وإذ قلنا لك إن ربك أحاط بالناس وما جعلنا الرؤية التي أريناك إلا فتنة للناس والشجرة الملعونة في القرآن ونخوفهم فما يزيدهم إلا طغيانا كبيرا. وإذ قلنا لك لن تيعلم هو نعشنا نعشاوك يا محمد الأشوار إن ربك ينتجيك أحاط بالناس فتوشفون ويمهنيتا በእውቀቱና በኃይሉ የከበበ ነው ብዬ የነገርኩ መሆንህን አሳው። ወማ ጃአልነ ሩእየለቲ አረይናከ ኢላ ፊትነተ ሊናስ አንተን ደግሞ ያሳየን የሆነውን ነገር ለሰዎች ፈተና እንጂ አላደረግነውም። ወሸጀረተል መልዑነተ ፊል ቁርአን በቁርአን ደግሞ ጭቡ መሆኗ የተነገረላት የሆነችውንም ዛፍ አላሳየንህምና ያንን ያየውን ነገር ለሰዎቹ እንድትነግራቸው አላደረግንም ለሰዎቹ ፈተና ቢሆንባቸው እንጂ ይላል። ወንኸውፉሁም እና ሰዎችን በተለያዩ አጋጣሚዎች እናስጠነቅቃቸዋለን እናስፈራራቸዋለን። ከማየዚሁም ኢላ ጡቅያንን ከቢራ ያ የተሰጠው ማስጠንቀቂያና ማስፈራሪያ ግን ጥፋት በተፈረደባቸው ህዝቦች ከፍተኛ የሆነን ጥሜትና ድንበር መተላለፍን እንጂ ሌላ አይጨምርላቸውም። እኛ ስላስጠነቀቅናቸው ደራና ትቢት ይዛቸውና በማናለብኝነት የብሱን ጥጋባቸውና ጥፋታቸው ይፋፋል ማለት ነው። እንግዲህ ይህን ለማለት የፈለገው ምንድን ነው? አላህ ስብሓነሁ ወተዓላ ነቢያችን አለይሂ ሰላቱ ወሰላም በለይለተል ሚዕራጅ ወደ ሰማይ እንዲወጡ ያደረገበት ጊዜ ለቀድ ረአ ሚን አያት ረቢል ኩብራ እንዳለው ሱረቱ ነጅም ላይ ብዙ አስገራሚ የሆኑ ተአምሮችን አይተዋል በሰማይ ዓለም። አንደኛ በሰባቱም ሰማይ የተለያዩ መላይኮች አጋፋሪዎችና አስተናጋጆች አጋጥመዋቸዋል። በር ቆረቆራል ጅብሪል ማን ነው ሲል እኔ ጅብሪል ነኝ አብሮ ማን አለ መሐመድ ነው ተላከበት መጣ እንደ አሁን ይከፍትላቸዋል ግቡ ይሏቸዋል ነውር ክብር ብለው ያሳልፋሉ። በሚቀጥለውም ሰማይ እንደዛው እያለ እና ደግሞ በሚገቡ ጊዜ አንድ ሰማይ አንድ ነብይ ይመደባል። ያ ነብይ መርሃበን ቢነብይ ሳሊህ ወልብኒ ሳሊህ ወይም ቢነብይ ሳሊህ ወልአኺ ሳሊህ ነነብይ አደም ለምሳሌ ነነብይ ኑህ አና አንተ የተባረከው ጥሩ ልጅ እንኳን ለዚህ ያበቃ ነውር ክብር ይያሉ ተቀበለዋቸዋል። እንደገና ደግሞ እንደነ ሙሳ ያሉት ቢልአኺሳሊ እና ጥሩ ወንድማችን እንኳን ለዚህ ያበቃ በሰላም የመጣ ይያሉ በሰባቱ ሰማይ በቅደም ተከተል የተለያዩ ነብያቶች ተመድበው አቀባበልና አሸኛኘት አድርገውላቸዋል። ይሄ ራስ ተአምር ነው። በአብዛኛዎቹ ነብዮች ዙ ምድር ላይ ሙተው የተቀበሩ ናቸው። ግን አላህ Subhanahu Wa Ta'ala ለሳቸው ክብር ሲል መጀመሪያ ቤተል መስጊድ መቅዲስ ተሰባስበው ጀማዓ እንዲሰግዱ አደረገ። ከዛ ደግሞ በየሰባቱ ሰማይ በቅደም ተከተል ተመድበው እንዲሸኟቸውና እንዲቀበሏቸው ማድረጉ ይሄ ተአምር ነው ማለት ነው። እንደገና ደግሞ ከዛ በላይ ያው ሰባቱን ሰማይ አልፈው ሄዱ ጀነትን ሲድረት ሙንታ የሚባለውን ዓለም ሁሉ ጎበኙ። ከዛም አልፈው ጀነትን ጀሃነምን ሁሉ አዩ። ያአላህ ሱብሃነሁ ወተዓላ አናገራቸው። እንደገና እዛ ጀሃነም ውስጥ ደግሞ ሸጀረተል መልዑና ሸጀረተል ዘቁም የምትባለው ዛፍ ፍሳቱ ሁሙ መካከል በቅላ አበባ የምታፈራ ዛፍ መሆኑን አሳያቸው። መርዛማ ከመሆኗ ብዛት የተነሳ እና እንግዲህ ስለዚህ ዛፍ ታሪክ ሲናገሩ ለሰዎቹ በተለይም ለካፊሮቹ ቆጥል ይሆነባቸው። ፍሳትና ዛፍ ተቃራኒ ናቸው። ፍሳት ዛፍን በእርጥቡንም ሆነ ደረቁን ካገኘች ማቃጠል እንጂ ደግሞ ከእሳት መካከል ዛፍ በቅሎ ያብባል ተብሎ እንዴት ይነገራል? ይሄ ውሸታምነቱ ማረጋገጫ ነው በማለት ሳቁና ተሳለቁባቸው ማለት ነው። ታዲያ ይህንን አላህ ስብሓነሁ ወተዓላ ዙሮ ምን አለ? እሳቸው የፈጠሩት ፍልስፍና ሳይሆን ይህንን እሱ ያሳያቸውና የነገራቸው መሆኑን መሰከረላቸው ማለት ነው። መጀመሪያ ስለ ሰዎች ሁኔታ አላህ ስብሓነሁ ወተዓላ በእውቀቱ የከበበ ነው። ያለፉትንም የጥንት ሰዎችን ታሪክ ያውቃል፣ ይነግርሃል። አሁንም ያሉትን ስሜታቸውን በሙሉ ይነግርሃል። ወደፊት የሚመጣውንም እንደዛው። የሰው ልጆች በአጠቃላይ ሁኔታቸው በእኔ ዘንዳ በእውቀት የተከበበ ነውና ስለ እነሱ የምነግርህና የማሳውቅህ እኔ ነኝ አለ። ከዛም እንደገና በሌለተል ሚዕራጅ የተለያዩ አስገራሚና ተአምር የሆኑትን ነገሮች አስጎብኝተናል። ከዛም መካከል ሸጀረተል መልዑና እጅ በጣም አደገኛና መርዘኛ የሆነ ዛፍ የተባለችው አዘቁም በጀሃነም ውስጥ በቅላ ታድጋለች የሚባለውን ነገር ስነግርህና ካሳይህ እነሱ እንግዲህ ይህን ስትነግራቸው የማይዋጥላቸውና ፈተና የሚሆንባቸው እንዳውም ለውሸታምነትህ እንደ ማረጋገጫና እንደ ማስረጃ የወሰዱት መሆኑ ይታወሳል ነው የሚለው። ወንከውፎም እኛ ግን ቢያምኑም ባያምኑም ማንኛውንም ነገር እናስጠነቅቃቸዋለን። ያ ማስጠንቀቂያችን ግን በእነሱ ዘንዳ ዋጋ አይሰጠውም። ፈማየዚዱሁም ኢላ ጥያንን ከቢራ የተሰጠው ማስፈራሪያና ማስጠንቀቂያ በጣም ከባድ የሆነ ጥሜትንና አጉራ ዘለልነትን እንጂ ሌላ ቅንነትንና ትሁትነትን አልጨመረላቸውም በማለት ወቀሳቸው። እሳቸው የተናገሩት ነገር በሙሉ ሀቅ እንደሆነ፣ እነሱ ግን ይህን ማስጠንቀቂያ ባለመቀበላቸው በጥፋት ላይ ጥፋት የጨመሩ መሆናቸውን ገለጸ ማለት ነው። فإذا قلنا للملائكة اسجدوا لآدم فسجدوا وإلا إبليس قال أأسجد لمن خلقت طينا قال أرأيتك هذا الذي كرمت علي لئن أخرتني إلى يوم القيامة لأحتنكن ذريته إلا قليلا قال اذهب فمن تبعك منهم فإن جهنم جزاؤكم جزاء موفورا واستفزز من استطعت منهم بصوتك وأجلب عليهم بخيلك ورجلك وشاركهم في الأموال والأولاد وعدهم وما يعدهم الشيطان إلا غرورا إن عبادي ليس لك عليهم سلطان وكفى بربك وكيلا وإذ قلنا للملائكة اسجدوا لآدم لا ملائكة لنبي الله آدم سجدت لك بلن يعجزن بذين أفرون هنيتا أو سائلا فسجدوا فتزازوا مسرس ملائكة سجدوا إلا إبليس كنسوا مكاكل جن ኢብሊስ ወይም ዳዊድ ብቻ ሲቀር ይላ እሱ መላእክት ሆኖ አይደለም። ማጋጣሚ የተዛዝ በሚደርሳቸው ጊዜ ለመላእክቶቹ አብሯቸው ስለነበረ በዛ አካባቢ ለተገኘው ሁሉ ተዛዙ አጠቃላይ ሆኖ በመምጣቱ እሱም ይመለከተው የነበረውን እንደማይመለከተው አድርጎ እሱ ሳይቀበለው ቀረ እንጂ ሌሎቹ መላእክቶች በሙሉ ተዛዙን አክብረው ሰገዱ ይላ። እሱ ስለምንድነው ያልሰገድከው ተብሎ ቢጠየቅ ቃል አስጁዱ ሊመን ኸለቀ ጢና ከጭቃ ጠፍተ ለፈጠርከው ነገር እኔ ከብርሃን የተፈጠርኩት ነገር መስገድ አለብኝ እንዴ በማለት አንጓጠጠ። እንዳውም በጥፋቱ ማፈር ሲገባው ለጥያቄው መልስ እኔ እኮ መላእክት ስላልሆንኩኝ አይመለከተኝም መስሎኝ ነው ይቅርታ ይደረግልኝ ማለት ሲጠበቅበት አውቆ ሁን ብሎ የተወ መሆኑን አረጋገጠ ማለት ነው። እኔ ከጭቃ ለተፈጠረው ነገር መስገድ አይገባኝም ማለቱ እንዳውም እኔን ለሱ መስገድ ይጠይቀኝ ከሆነ ስህተት ነው ብሎ ማስተባበሉ ነው ማለት ነው። አው አራአይተከ ሀዘ ለዚ ከረምተ አለይ ከዚያም በመቀጠል አየህን ይለዋል አላህ ልክ እንደ ተራ ጓደኛ አድርጎ ማለት ነው። አየህን ይሄ በእኔ ላይ ክብርና ብልጫ የሰጠኸው ሰው አደም ማለቱ ነው። ለይን አከርተኒ ኢላ የውሚል ቂያማ እስተቂያማ ቀን ረጅም የሆነ እድሜ የሰጠኸኝ እንደሆነ ለአሕሰኒከነ ዝርየተሁ አሁን አለመስገዱ ሳይሆን የሚገርምህ እንደውም የእሱን ዘር ደብዛውን እንደማጠፋው ነው ኢላ ቀሊላ ጥቂቶቹ ብቻ ሲቀሩ በማለት ذاتشام تمر بات مالتنا قال اذهب اللهم سبحانه وتعالى بل انجداوت اندزي عمك كونك يامتن يابوتا ايدن لمن ناك الزيوت عنا هيدي بمالت السنابتا فمن تبعاك منهم كادم زروشي اون انتن جمتلو انتن يمتكتل سالة فإن جهنم جزاؤكم جزاء موفورا جهنم لانتم لتكتا وشيم يتموا الله شهون وشيم من دهات وشيم الله شهون الله شنا لما أن يوم كجيها الكبابي وطعنا هيد إن الزي عدم الجوش يهي أباتا شهو طلعتنو لأنها تم أي بجات شهون إن الشيطان لكم عدو فاتخذوا عدو عند الله ولي لأبوتا إن بيهين الطلعت على اللبات شهوننا تتنككوش بيه أسوأ وقالو ለነሱ ደግሞ መመሪያ መሆኑ ቁጥቦች አወርዳለሁ ነብያቶችን ልካለሁኝ ይሄን ሁሉ እንክብካቤ አድርጌላቸው የኔን ጌታቸውን ምክርና ማስጠንቀቂያ ተተውና አረስተው አንተን ጥላታቸውን የሚወዱና የሚከተሉ ከሆነ እነሱም ካንተ የተሻሉ ስለማይሆኑ ያንተም የነሱም መጨረሻ ዋጋችሁ ጀሃነም ትሆንላችኋለች በማለት አስረዳው ማለት ነው። ወስተፍጂዝ ማን ይስተጣ ምንሁም ቢሶቲካ እንግዲህ ይህንን ካሳወቅኩኝ በኋላ አንተ ከአደም ዝርያዎች የቻልከውን በድምጽ አሸብር። ያው በተለያየ ዘዴት ወደ መጥፎ ወደ ማእስያ ነገር እነሱን ለማስተማራት አወጭ አጭበርብራቸውና አምታታቸው አሸብራቸው ማለት ነው። ዋጅሊ ባለህም ቢኸይሊከ ወረጅሊከ በፈረሰኛ ሰራዊትህና እንዲሁም በእግረኛ ኃይልህ ውረራቸውና እነሱን አዋክባቸው ያው በምትችለው አቅም ሁሉ ማለት ነው። ወሻሪኩም ፊል አምዋሊ ወል አውላድ በገንዘቦቻቸውም በልጆቻቸውም ደግሞ አጋር ሁናቸው። ወይዱም መጥፎና ተጨባጭ ያልሆነ ቃል ኪዳን ሁሉ ግባላቸው። ወማዒዱሁም ሸይጣን ኢላ ጉሩራ ሸይጣን ምን ጊዜም የማታለያ የሆነ ቃልን እንጂ ሌላ ሊገባላቸው አይችልምና ይላል። ማለት ምንድነው እንግዲህ አላህ ሱብሃነ ወተዓላ ሸይጣን ያደምን ዘር አጣፋለው ብሎ በሚደነፋበት ጊዜ ይሄንን ድባታን እንግዲህ ማድረግ የምትችለው ታረግ ትችላለህ። እኔ ግን ዝም ብዬ ለነጽ አላንታ ካልፈ አልተጣጨው ጥላት እንዳለ አስተዋውቃለሁ እንዲቋቋምም መከራቸዋለሁ። ያንንም ቢብለው አንተ ጋራ የሚወግኑ ከሆነ ያው አንተን መርጠውሃል ማለት ነው። ከዚያ በኋላ አንተ እንደፈለክ ተፈረባቸው ስለዚህ ማለት አሸብራቸው ወደ ፈለከው አጣጫ እንግዲህ ለመውሰድ የተለያዩ ስልቶችን እየፈጠርክ ባካባቢ ውጅን ብር ፈጠረባቸው ማለት ነው። ግን በድምጽ ማለት የተለያዩ እንግዲህ የወንጀል ቃላትን የሚያስተናግዱ የሆኑ ዜማዎች ሁሉ የሰይጣን ቃላቶች ናቸው ተብሏል። የሙዚቃ መሳሪያዎች በግንባር ቀደምነት ይገባሉ ማለት ነው። የበሰዎቹ መሳሪያ ራሱ የሚወዳቸውና የማስያ ማስተባበሪያ ያደረጋቸው ስለሆነ በተለያዩ ዘመናዊ መሳሪያዎች እየተጠቀምክ የሰዎችን ትኩረትና ልብ በሚስቡ ነገሮች ሁሉ ወደ ማስያ ንዳቸው የምትችላቸውን ማለት ነው። የእንግዲህ ፈቃድ ሳይሆን ያው እንዲታልክ የምትያሰብከውን ነገር አድርግ ሞክር ልፋ ማለት ነው። ዋጅሊ ባለይም ቢኸይሊከ በፈረሰኞች ደግሞ ውረራቸው ማለት ያው እንግዲህ የተለያዩ ህገወጥ የሆኑ ወይም ካፊሮች የሆኑ ኃይሎች ሁሉ የእሱ ኃይሎች ናቸው በቻዙ እና በነዛ በኃይሎች ውረራቸው ለአንተ የገቡልህን ማለት ነው። ወረጅሊከ ደግሞ በእግረኞች ያው የእግር ኃይል የእግር ጦር ካለህ በዛ ሰዎችን እንደፈለክ ልትወር ትችላለህ ማለት ነው። እና ወሻሪኩም ፊል አምዋል ወል አውላድ ማለት ደግሞ በገንዘባቸው ተጋራቸው ማለትም በህግ ወጥ መንገድ እንዲከስቡት ሐራም ነው ሐላል ነው ሳይሉ ገንዘብ ይገኝ እንጂ በሚፈልግም ብለው እንዲጓፉና እንዲያግበሰብሱ አድርጋቸው ማለት ነው። ይወጣ ደግሞ ገንዘቡ ሲገባ በህግ ወጥ መንገድ ይገባ ሲወጣ ደግሞ በወንጀል ላይ ይወጣል አላህ በጠላው ነገር ማለት ነው። ወል አውላድ በልጆችም ደግሞ እንደዛው ተጋራቸው ልጆቻቸው ህጋዊ የሚካ ልጆች እንዳይሆኑ ያው ፍላት አጅነብዮች ሴትና ወንዶች እንዲቀላቀሉ እየገማፋና እያስተባበር ይቃላ ልጆች እንዲወለዱ አድርግ ማለት ነው። እና በወይድሁም ይህን ሁሉ ካደረጉ በኋላ ደግሞ ምንም ችግር እንደማያጋጥማቸው ጥፋት እንኳ ቢያጋጥም አልፎ አልፎ ጣዖቶቻቸው ወይም የተለያዩ አማልክቶቻቸው እንደሚረዷቸውና እንደሚገላግሏቸው ቃል ግባላቸው ማለት ነው። እንደገና በሐራም የሚከሰበው ገንዘብ ደግሞ ይደለም ገንዘቡን ካገኘ በኋላ ተውባ ታረጋለህ ኸይር ትሰራለህ እያልክ አጓጉል ከንቱ የሆነ ቃል ኪዳን ግባለህ ማለት። ከዛም በላይ ደግሞ አላህ ማሪ ነው ሩህሩ ነው ምንም አይደለም ይመረሃል እያልክ አዘናጋው። ወማ ዒዱሁም ሸይጣን ኢላ ጉሩራ በእነዚህና በመሳሰሉት ቃላቶች ሰይጣን ተስፋ ጣል የሚገባላቸው አይኖሩም። ያው የመከለያና የማዘናጃ በመጨረሻ መጨረሻ የሌለው ከንቱ ካልሆነ በስተቀር እንጂ እሱ ቃል ኪዳን ምንጊዜም የሚከበርና የሚፈጸም እንዳልሆነ ይታወቃል ማለት ነው። እና በዚህ መልክ እንግዲህ የሚችለውን ሁሉ እንዲያደርግና ከአደም ዘሮች መካከል እሱን የሚመጡና የሚከተሉ ካሉ ያው እሱ ጋር ተጣምረው ለጀሃነም እንደሚዳረጉ አረጋገጠ ማለት ነው። እና ዒባዲ ለይሰ ለከ ዐለይሂም ሱልጣን ኢላ ቀሊላ ብሎ ነበር እሱም ከባሮች ጥቂቶች ሲቀሩ ብሏል። ይህ እንግዲህ ቀደም ሲል እሱ ልዩ ጥበቃ የሚያደርግላቸውና በጣም ሳሌዎች የሆኑ እንዳሉ አውቋል ማለት ነው። እንዳልከውም ማለት ከእነዚያ ከባሮች መካከል በጣም ለእኔ ታማኞችና ጽንት አዛዦች የሆኑትማ ለይሰ ለከ ዐለይሂም ሱልጣን ወትሮውንም አንተ ባትለው በእነሱ ላይ ተሰልጥ የለህም፣ እነሱን የምታይልበትና የምታጠቃበት ኃይል አልሰጥህም አለው። ወከፋ ቢረቢከ ወኪላ፣ ከጠባቂም በኩል ጌታ በቂ ነውና ጌታ ጥበቃ ያደረገለት ሰው በአንተ ሊጠቃ አይችልምና እነዛንማ ወትሮውንም እኔ ልዩ ጥበቃ ስለማረግላቸው አንተ ተስፋ ልታረግም እነሱን አጠቃለሁ ብለህ ልታስብም አይገባህም አለው ማለት ነው። ربكم الذي يزجي لكم الفلك في البحر لتبتغوا من فضله إنه كان بكم رحيما وإذا مسكم الضر في البحر ضل من تدعون إلا إياه فلما نجاكم إلى البر أعرضتم وكان الإنسان كفورا أفأمنتم أن يخسف بكم جانب البر أو يرسل عليكم حاصبا ثم لا تجدوا لكم وكيلا أم أمنتم أن يعيدكم فيه تارة أخرى فيرسل عليكم قاصفا من الريح فيغرقكم بما كفرتم ثم لا تجد لكم علينا به تبيعا ربكم الذي يزجي لكم الفلك في البحر لتبتغوا من فضله ينان سجيتا مالت يانو إلان الله رسول لما استواه بزي بيبس بكا يالوت مجن عن يوش ينان سن ينكسكا جيف اللاغوت يما يرقلنا يما يبقو مهونون سلاغوكا بحروم لنان تاغل جوت انجيون በባህሩ ላይ የሚንቀሳቀሱና የሚሸራሸሩ የሆኑትን መርከቦች የፈጠረላችሁና ያስገኘላችሁ እርሱ ነው፣ የእናንተ ጣዖቶች ሳይሆኑ በላቸው ይላል። እና እንግዲህ አላህ ሱብሃነሁ ወተዓላ ይህችን ምድር የፈጠራት ለሰው ልጅ ነው። ግን ለሰው ልጅ የሚኖርበት የብሱ ብቻ ነው። የአብዛኛው ግን ክልል እንዲሁ ዝም ብሎ ስራ ፈቶ እንደሚኖር ስለሚያውቅ ለመገናኘት አካባቢው እንዳይርቃቸው ውሃ እንዲተኛበት አደረገ፣ ባህር ፈጠረበት ማለት ነው። ይህ ባህር እንግዲህ በማንኛውም መገናኛ መሳሪያ ከመገናኘት የበለጠ ቀልጣፋ የሆነው የመርከብ ጉዞ ስለሚሆን ያንን እንግዲህ የመርከብ ጉዞና የንግድ ስራ ለማመቻቸት ሲል መርከቦችን ፈጠረና በባህሮች ላይ እንዲሻለሩ አደረገ ማለት ነው። እና በተዘዋዋሪ እንዲጠቅም ማለት ነው። ምሎ ምድር በዳ ሆኖ ቢቀመጥ ለነሱ አገልግሎት አይውልም ነበር። ባህር በሚተኛበት ጊዜ ግን አንደኛ በውስጡ የተለያዩ ነፍሳቶች እንስሳዎች አሉ፣ ለሰው የሚጠቅሙ አሳን የመሳሰሉ ነገሮች ማለት ነው። ሁለተኛ ማዕድናቶች አሉ፣ እንደ አልማዝ ሌላ በጣም ክቡር የሆኑ ድንጋዮች አሉ፣ ሌላም ጌጣጌጦች ነገሮች አሉ። ከዛም በተጨማሪ ደግሞ አንዱን ዓለም ከሌላው ዓለም አህጉሩን ከአህጉር የሚያገናኙ የመርከብ አገልግሎቶች ደግሞ እንዲዘረጉ በማሰብ ነው ይህንን አይነት ጥቅም የሰጣችሁ ነው የሚለው። ለምንድን ሊተብተሁ ሚን ፈድሊሂ፣ በዚህ በመርከብ አማካይነት ከአላህ ችሮታ እንድትፈልጉ በንግድ ስራ ተሰማርታችሁ አንድ ሀገር የሚገኘውን ሸቀጥ ወደ ሌላው ሀገር በመውሰድና እንደገና ተለዋጭን በማምጣት የንግዱ አገልግሎትም የተሳካ እንዲሆንላችሁ በማሰብ በባህሮች ላይ መርከቦችን የፈጠረላችሁ እሱ ነው ይላል። እነሆ ካነ ቢኩም ረሒማ፣ አላህ በእናንተ በሰዎች ላይ በጣም አዛኝ ሩህሩህ ከመሆኑ የተነሳ ባህር እንኳ ለእናንተ ጥቅም እንዲሰጣችሁ የመርከብን አገልግሎት የዘረጋላችሁና ያስገኘላችሁ እሱ ነው። ታዲያ ለእንዲህ አይነት ጌታ ታማኝ መሆንና መገዛት ሲገባችሁ እኔ እንትታችሁ ለመስሎቻችሁ ፍጡሮች መገዛታችሁ ምንኛ የተሳሳተ መሆኑን እዚህ ላይ መረዳት ትችላላችሁ ማለት ነው። ወኢዛ መሰኩሙ ዱሩ ፊል ባህሪ፣ እና በዛ በባህር ላይ በምታደርጉት እንቅስቃሴ አደጋ በሚደርስባችሁና በሚነካችሁ ጊዜ ضل من تدعون الا اياه ከእርሱ በስተቀር ለዛ ለደረሰባችሁ ችግር ድረስልን ብላችሁ የምትጠሩት ሁሉ ደብዛው ይጠፋባችኋል አይደለም ይላል። እንግዲህ በመርከብ ላይ ያሉ ድንገት የባህሩ የተለወጠ እንደሆነ ማዕበል ዙሪያውን መጥቶ ከወዲያና ከወዲህ ሲያማታው ወይም ባልታወቀ ምክንያት መርከቡ ተሰናክሎ መንቀሳቀሱን ሲያቆምና መስመጥ ሲጀምር የዛ ጊዜ እንግዲህ በአዘቦትና በሰላም ቀን የሚመለኩት የተለያዩ ጣዖታቶች ሁሉ ይረሱና ለአንድ ጌታ ብቻ ይሆናል ጸሎትና አቤቱታው ማለት ነው። ኢላያ ከአላህ በስተቀር ያለው በሙሉ እዛች ቀውጢ ሰዓት ላይ ማንም ትዝ አይለው ሁሉም አፍጦ ወደ ሰማይ ፈጣሪ አምላክ ድረስልኝ ከማለት በስተቀር ማንኛውንም ጣዖት የሚያነሳ የለም። ይሄ ያው የተጀረበ ነገር ነው ማለት ነው። ምክንያቱም በስሜቱ ውሸት መሆኑን ያውቃል። ሌላው እዛ ወሳኝ ሰዓት ላይ ከአላህ ሌላ ያለ ቢጠራው እንደማይደርስለት ስለሚያውቅ አላህም ብቻ ነው አጥርታችሁ የምትጸልዩት ይላል። ፈለማ ነጃኩም ኢለል በሪ ከዛ ካጋጠማችሁ የአደጋ አዝማሚያ አድኖ እንደገና ወደ የብስ ሲያወጣችሁ አረፍቱም መልሳችሁ እንደገና ከሐቁ ማሸሽግ ትጀምራላችሁ። ለአላህ ብቻ ታማኝ መሆናችሁን ትተውና እንደለመዳችሁት ደግሞ የተለያዩ አምልኮቶችን መደርደር ትጀምራላችሁ ማለት ነው። ወካነ ልኢንሳኑ ከፉራ ሰው ሲባል ምንጊዜም ከሃዲ ነውና ያ የክህደት ስሜቱና አዝማሚያው አይለቀውም። የጭንቅ ጊዜ እንኳን ወደ ጌታው ቢመለስ እንደገና ያ ችግሩ ሲያልፍለትና ሰላም ቦታ ሲደርስ እንደለመደ ደግሞ ወደዛ ወደ ክህደቱ ማምራቱ የታወቀና የተለመደ ሆኗል ይላል። አፋ አሚንቱም አየክሲፈ ቢኩም ጃኒበል በርያ ታዲያ ከዛ ከማዕበሉ ወጥታችሁ ከባህሩ ዳርቻ በመድረሳችሁ ከአላህ ቁጥጥር ያመለጣችሁ መስሯችሁ ነው እንደገና ወደ ኋላ የምታሸገሹትና ወደ ኩፍራችሁ የምትገቡት? ለመሆኑ ይህን የቆማችሁበትን የወደቡን ገጽታት አላህ ስብሓነሁ ወተዓላ እንዲውጣችሁ ቢያዝ የማያደርግ መስሏችሁ ተማምናችሁ ነው? ምን መተማመኛ አላችሁ? እኔ እኮ እናንተን ለማጥፋት ከፈለግኩኝ ባህር ብቻ አይደለም የሚወጣው መሬትም ከባህር ባልተለየ መልኩ ተሰንጥቃ እንድትወጣችሁ ማድረግ ይቻላልና ይህንን ለመከላከል ምን መተማመኛ ኑሯችሁ ነው የምትክዱኝ ይላል። አው ዩርሲላ አለይኩም ሐሲበን ወይም ደግሞ መሬቱ ባይወጣችሁም እዚሁ ባህሩ ዳርቻ የብሱ ላይ እንደቆማችሁ ይጠራዘል የሆነ ንፋስ አምጥቼ እንደ ቀው ሙሉ ላጨፈጭፋችሁም እችላለሁኝ። እኔ ከፈለኩኝ ዱላ የመቻልቅብኛል ማለቱ ነው። ثم لا تجدوا لكم وسيلة ብፈልግ መሬቱ ተሰንጥቆ እንዲወጣችሁ ብፈልግ ከወደ ላይ ኃይለኛ ይጠራዘል የሆነ ንፋስ አምጥቼ እንዲጨፈጭፋችሁ ማድረግ ለእኔ ሁለቱም የተመቸና የተቻለ ሁኔታ ነው። ይህም በማደርግበት ጊዜ ደግሞ እናንተን የሚከላከልላችሁና የሚመክትላችሁ እንደማታገኙም አውቃለሁኝ። ታዲያ ለዚህ መከላከያና መተማመኛ ያላችሁ ይመስል ከባሩ ከወጣን እንደገና ወደ ትዴታችን እንመለስ ማለታችሁ ምን ለማለት ፈልጋችሁ ነው? አሁንም አላህ ማጥቃት አይችልም እንዴ ብለህ እስቲ ንገራቸው ይላል። አማሚንቱም አን ዩዒደኩም ፊ ታረተን ኡኽራ ወይም ደግሞ ለጊዜው አውጥቷችኋል ዛሬ እንግዲህ ተወጣን ወደ ለመር ነው እምነት እንመለስ አላችሁ። አላህ ግን ሱብሃነ ወተዓላ ይዞ እንደገና ደግሞ በዛ በልጅያችሁ ጥሩ ትርፍ ታገኙና አላስችላችሁ ብሎ መልሳችሁ በሁለተኛ ዙር እዛው ባህር ውስጥ እንድትገቡ ሊያደርጋችሁም ይችላል ማለት ነው። ልክ እዛ እንደገባችሁለት ፈይርሲል አለይኩም ቃሲፈን ሚነ ሪህ ኃይለኛ የሆነ አውሎ ንፋስ ይልክባችሁና ማዕበሉን ጋራ ተራራ እያስመሰለ አግበስብሶ ወደ መርከባችሁ ሊያመጣው ይችላል። ፈዩግሪቀኩም እና ወዳውኑም በዛ በማዕበል በመጣው ኃይል ሊያሰጥማችሁ ይችላል። ቢማ ከፈርቱም ቀደም ሲል በመካዳችሁ ሳቢያ ثُمَّ لَا تَجِدُوا لَكُمْ عَلَيْنَا بِهِ سَبِيعًا እና ይህን አይነት እርምጃ በእናንተ ላይ በምንወስድበት ጊዜ በእኛ ላይ የአጠፋ የጥቃት የሚወስድላችሁ ወይም ደም የሚያፍስላችሁ ወገን እንደሌለም ይታወቃል። ይህ ሁሉ አማራጭ እያለኝ እኔን ያመለጣችሁ መስላችሁ ትናንትና በጭንቅለታ ድረስልን እርዳን ስትሉ እንደገና ታወጣችሁ መልሳችሁ መካዳችሁ ታዲያ ለየትኛው አቅማችሁና ማንኛው ወገናችሁ አስተማምኗችሁ ነው በላቸው ነው። ወለቀድ ከረምና በኒ አደመ ወሐመልናሁም ፊል በሪ ወል በህሪ ወረዘቅናሁም ሚነ ጠይባት ወፈደልናሁም አላ ከሲሪን ሚመን ኸለቅና ተፍዲላ يوم ندعو كل أناس بإمامهم فمن أوتي كتابه بيمينه فأولئك يقرؤون كتابهم ولا يظلمون فتيلا ومن كان في هذه أعمى فهو في الآخرة أعمى وأضل سبيلا. ولقد كرمنا بني آدم يا آدم الذي بأونته أكبرنا وعلي لعلى الله سبحانه وتعالى فمن فرس به إمنته عملكاته بالله ሰው በመሆኑ ብቻ የሰው ልጅ አላህ Subhanahu Wa Ta'ala አክብሮታል ነው የሚለው። ከማክበሩም የተነሳ ወሐመልናሁም ፊል በሪ ወል ባህሪ በየብስም በባህርም ላይ በተለያዩ መጓጓዣዎች እንጭናቸዋለን ይላል። እንግዲህ ኸለቀለኩም ማ ፊል አርድ ጀሚዓን እንዳለው በሌላ አያት በዚህ ምድር ላይ ያለን ነገር ሁሉ ለእናንተ መጠቀሚያና መገልገያ ይሆናችሁ ዘንድ ነው የፈጠርኩላችሁ ይላል። ሰዎች የተለያየ እምነት እየተከተሉ እሱ የማይወደውና የማይፈቅደውን ነገር እየሰሩም በዚህ ምድር ላይ ግን ኑሯቸውን እያመቻቸላቸው ይገኛል ከማክበሩ የተነሳ ማለት ነው። በየብስ ላይ እንግዲህ የተለያዩ እንስሳቶችን በአሁኑ ጊዜ ደግሞ ያው የተለያዩ ተሽከርካሪዎችን በራሪዎችን እንደሰጣቸው ሁሉ ባህርም ደግሞ ከነሱ ጥቅምና አገልግሎት እንዳያመልጥ ለባህርም ደግሞ መገናኛ የሆኑ የተለያዩ መንቀሳቀሻና መጓጓዣዎችን ዘርግቶላቸዋል ማለት ነው። ወረዘቅናሁ ሚነ ጦይባት ጣፋጭ የሆኑ የምግብ አይነቶችን ሁሉ ደግሞ ለግሰናቸዋል። ያ አላህ ስብሓነሁ ወተዓላ በተለያዩ አጋጣሚዎች የተለያዩ የሆኑ ምግቦችን ፈጥሮላቸዋል ማለት ነው። እነዛን ጣፋጭና አስደሳች የሆኑትን ምግቦችም ለእነሱ ብሎ መፍጠሩ ተአክብሮቱ መገለጫ አንዱ ነው ማለት ነው። ወፈበልናው ማዕላ ከፊር ሚመን ኸለቅና ተፍሲላ በዚህ በምድር ላይ ከፈጠርናቸው ፍጥረታቶች ከብዙዎቹ ማብለጥንም አብልጠናቸዋል ይላል። በዚህ ምድር ላይ እንግዲህ ልቆ መሳፍርት የሌላቸው ነፍሳትና እንስሳት አሉ። እና እነዚህም ነሻጢን እነ እንስሳት እነ አራዊት እነ ነፍሳት እነዚህ ሁሉ እንግዲህ ብዙ አይነትና ብዙ ቁጥር ያላቸው ፍጥሮች አሉ። ለዚህ ሁሉ አለቃ ያደረገው ግን ሰውን ነው ማለት ነው። በማንኛውም ባስተሳሰቡም በእውቀቱም በስርዓቱም በሁሉም ነገር ሰው የተሻለ ነው። እነዚህን ሁሉ በተለያየ መልኩ ጥቅም ላይ የሚያውላቸውና የሚገዛቸው እንጂ የሰው አለቃ የሆነ ፍጡር የለም እዚህ ምድር ላይ ማለት ነው። ይህንን እንግዲህ የዚህ የፍጥረታት ሁሉ አለቃ አድርጌ በመፍጠሬና ሁሉም ለእናንተ አገልጋይ እንዲያደር እንዲሆን ማድረጌ እናንተን ያከበርኩ ለመሆኔ ተጨባጭ ማስረጃ ነው ማለት ነው። እና ይህን ሁሉ ውለታ ስውልላችሁ እናንተ ደግሞ በአጸፋው እኔን ማመስገንና ማክበር በብቸኝነት ማምለክ ነበር እንጂ የሚገባችሁ መካድና ማስተባበል ሲያሰኛችሁም ማጋራት ባልሆነ ነበረ ማለት ነው። የውመ ነድዑ ኩለ ኡናሲን ቢኢማሚሂም እና ማንኛውንም ሰው እንግዲህ የውመል ቂያማ በሚሆንበት ጊዜ በስራ መዝገቡ መሰረት የምንጠራው መሆኑን አስታውስና ንገራቸው ይላል። እንግዲህ ዛሬ በዱንያ ላይ እያላችሁ ያው እንደተነገረው የተለያዩ ፍጥረታቶችን ለእናንተ መጠቀሚያና መገልገያ አድርጊያለሁ። ግን ይሄ ክብራችሁ እስከ መጨረሻው ድረስ ሊዘልቅ አይችልም እና ተካማኝ እስካልሆናችሁ ድረስ እና ምን ይሆናል ይሄ ሁሉ ውለታዬን እንግዲህ ዝም ብላችሁ ስታጠፉ ትቆዩና በመጨረሻ ቀጠሮዬ ሲደርስ ሰው የተባለን ሁሉ በስራ መዝገቡ መሰረት እንጠራዋለን። በህይወቱ የሰራውን ያወራውን ነገር ሁሉ ያጠቃለለ መዝገብ ይኖረዋል እኛ ዘንድ። በዛ እያንዳንዱ በቅደም ተከተል ልክ ያው በፍርድ ቤት ሰው ፋይል የያዘለት ሰው እንደሚጠራ እገሌ አበሉ የገሌ አበሉ ልጅ እየተባለ እንዲቀርብ እናረጋለን ነው የሚለው። እና ኢማም ማለት ያ የስራው መዝገቡ ማንኛውም ሰው ያው የሚሰራውንና የሚያወራውን ነገር እለት በእለት መላእክቶቹ በግራና ቀኝ ተሰልፈው ይመዘግቡታል። ያንን በቀናት በሳምንታት በወራት በጥራዝ እያዘጋጁ ወደ ሰማይ ዓለም ይሸኙታል። እድሜው ልኩ እንግዲህ በዚህ መልክ ሲያስመዘግብ ይቆይና በመጨረሻ የውመል ቂያማ የተከማቸ ቁልል ሆኖ ይመጣል ማለት ነው። እና ያ በዑንዋኑ እንግዲህ ከላይ ከማውጫው ላይ የገሌ አበሉ መዝገብ ነው ተብሎ ስሙ ተዘግቦበታል። ያ መዝገብ እየተነሳ እገሌ የገሌ አበሉ የተባልከው ቅረብ እየተባለ ይጠየቃል ማለት ነው። ይህ አንደኛው ትርጉም ነው። በሌላ በኩል ቢኢማሚህም ማለት ባለቆቻቸውና በመሪዎቻቸው አማካይነት ሰዎችን ሁሉ በምንጠራበት እለት የሚሆነውን አስታውስ ማለት ነው። ሰው እንግዲህ በኸይርም ሆነ በሸር አለቃና መሪ ይኖረዋል። እና በዛ በአለቃው አማካይነት ህዝቦችን ይዘህ ቅረብ እየተባለ በየሀላቱ ስር ተሸክፋችሁ ትቀርባላችሁ። በነቢዮች ደረጃ እንግዲህ አንዱ ነቢይ የተላከበትን ኡመት አስከትሎ እንዲያቀርብ ይታዘዛል ማለት ነው። እንደገና ደግሞ በጎሳ መሪም ደረጃ የሆነ እንደሆነ የጎሳ መሪ፣ በፖለቲካ ሰዎችም ደግሞ እንደዛው በሚገዙት ሀገር ውስጥ የነበሩትን ህዝቦች በስተትም ሆነ በኸይር በልህዝህን ይዘህ ቅረብና የፍርድ ተቀበል እየተባለ ሁሉም በየአለቃውና በየመሪው ስር እየከተተና እየሸከፈ የሚቀርብበት እለት የሚመጣና የሚደርስ መሆኑን ከወዲሁ አውሳላቸውና ንገራቸው አስታውሳቸው ይላል። ፈመን ኡቲየ ኪታበሁ ቢየሚኒሂ እና የዛ ጊዜ የስራ መዝገቡን በቀኝ እጁ እንዲቀበል የተፈቀደለትና የተሰጠው እድለኛ ፈኡላኢከ የቅረኡነ ኪታበሁም እንዲህ አይነቶቹ ተቀባዮች ያንን የስራ መዝገባቸውን በደስታ ስሜት ያነቡታል በርሶ አንደበት። በቀኝ እጁ ከተሰጠ ውጤቱ ያማረ መሆኑን ከወዲሁ ስለሚጠቁም እንደተቀበለ ወዳውኑ በደስታ ያነቡዋል በህዝብ ፊት ማለት ነው። ወላ ዩዝለሙነ ፈቲላ፣ ከሰሯት ኸይር ስራ አንዲት የተምር አጥንት መካከል የምትገኘውን ክር ያህል እንኳን ሂሳባቸውን አናጓድልባቸውም ይላል። እና ፈቲል የምትባለው ነገር ተምሯት በልተን ውስጥ የምትወጣው ፍሬዋን ስናያት በስንት ቃላት መካከሏ እዛ የስንጥቋ መካከል በጣም ቀጭን የሆነ ክር የመሰለች ነገር አለ። ያችን እንኳን የምታለ ሂሳብ አላጠፋባቸውም የሰራተኞችን። ሰዎች ከመስራታቸው የጎደለ እንደሆነ እንጂ ተሰሩ ትንሽም ብትሆን በእኛ በኩል ሂሳቡ አይጠፋምና አይጓደልም በማለት ዋሰና ሰጠ ማለት ነው። ወመን ካነ ፊ ሀዲሂ አዕማ፣ በዚች በዱንያ ላይ ግን እውር የሆነ ይላል። ማለት የህሊና አይኑ ታውሮበት ሀቅን አላይም ኸይርን አልቀበልምና አልከተንም ብሎ የተደናበረ ፈሆ ፊል አኺረቲ አዕማ፣ በመጪው ዓለም እንደዛው እውር ሆኖ ነው የሚነሳው ይላል። የነጃትን መንገድ ከጀሃነም የሚያመልጥበትንና ለጀነት የሚበቃበትን መንገድ ሊያየው አይችልም። እዚህ ኸይርንና ሀቅን አላይም ያለ ሰው ልግመኛ ነውና እዛ እውር አርጌ ነው የማስነሳው። እና ቃለ ረቢ ቢማ ሀሸርተኒ አዕማ ወቀድ ኩንቱ በሲራ፣ በዱንያ ላይ እያለሁኝ አይን ነበረኝ ዛሬ እውር አድርገህ ለምን አስነሳኝ ብሎ በሚጠይቅበት ጊዜ ከዛሊከ አተተ አያቱና ፈነሲታ ወከዛሊከ ሊየውመ ቱንሳ፣ በዱንያ ላይ እያለ የእኛ አንቀጾች መጥተውልህ ነበረ ያው እንደ ብርሃን የሚያበሩ የሆኑት፣ እነዛን አንቀጾች አልፈልጋቸውም ብለህ ወደ ጎን ስትጥላቸው ጊዜ አንተ ብርሃን የማትወድ ነህ ብዬ ይኸው እንደ ዛሬም አይንህን ተውክብ በማለት ያሾፍበታል እና ይቀልድበታል ይላል። ስለዚህ እንግዲህ እዚህ ዱንያ ላይ ሀቅን ለመመልከት ፍቃደኛ ያልሆነ ደንባራ የውም ልቅያማ ደግሞ የነጃትን መንገድ እንዲያይ እውር አድርገን እናስነሳውና ያው ተደናብሮ ወደ ጀሃነም እንዲወርድ እናረጋለን ነው የሚለው። ሆ ፊል አኺረቲ አዕማ ወአዶል ሰቢላ፣ እና እንዲህ አይነቱ እውር የነበረው ሰውዬ በመጪውም ዓለም እንደዛ እውር ሆኖ ይነሳል፣ በመንገድም በኩል የተሳሳተ ይሆናል ማለት ነው። ያው የእውር ጉዞ ምንጊዜም መሪ ከሌለው የተሳካ ሊሆን አይችልምና ከዛ ከመቃብሩ ሲነሳ ወደ ማህሸሩ ሲሄድ እየተደናበረ ይሄዳል። ከዛ ደግሞ ተማህሸር ወደ ሲራት፣ ሲራትን አልፈ ወደ ጀነት ግባ ሲሉት በቀጥታ በሲራት ላይ መሄድ አይችልም፣ ተንኮታክቶ ወደ ጀሃነም ነው እንጂ የሚወርደው። ወደ ጀነት የሚያዘልቀውን ጎዳና ሊያገኘው አይችልም የተሳሳተ ነውና ነው የሚለው። وإن كادوا ليفتنونك عن الذي أوحينا إليك لتفتري علينا غيره وإذا لاتخذوك خليلا ولولا أن ثبتناك لقد كدت تركن إليهم شيئا قليلا إذا لأذقناك ضعف الحياة وضعف الممات ثم لا تجد لك علينا نصيرا وإن كادوا ليستفزونك من الأرض ليخرجوك منها وإذا لا يلبثون خلافك إلا قليلا سنة من قد أرسلنا قبلك من رسلنا ولا تجد لسنتنا تحويلا وإن كادوا ليفتنونك عن الذي أوحينا إليك النجي كافر وجي وإن طاوتا ويان عنتن كامتان اللهنا وإن كاورن اللهم مريا لأتاستو تكفلون بهون موكرو نبرا تكاربو نبرا غيرا ይተከሪ አለና ገይረው የሰጠነን ትዛዝና መመሪያ ተቃራኒ የሆነ ነገር በእኛ ስም እንድትቀጥፍ ደፋፍተው ነበር። ወይዘ ለተፈዙከ ከሊላ፣ ያንን የነሱን ጥያቄ ብትቀበልና ተግባራዊ ብታደርግ ኑሮ ወዳውኑ አንተን የቅርብ ወዳጅ አድርገው በያዙ ነበር፣ ለጅነቱ አልተቀበልካቸውም እንጂ ይላል። ማለት እንግዲህ ጥላቶቻቸው የማይሞክሩት ነገር አልነበረም ነብዩን ለማሳሳት። በኃይል ሲጠቀሙ አልሳካላቸው ሲል አንዳንድ ጊዜ ደግሞ በድርድር በመግባባት እስኪ እንወያይ እያሉ ሽማግሎችን ይልኩባቸው ነበረ። እና አንድ ጊዜ ላኩና እንግዲህ አንተ አሁን ይሄ ያመጣኸው ነገር እኛን ሰላም ነስቶናል፣ ምን አለ ተወያይተን አማካይ የሆነ የምንስማማበት መንገድ ብንፈጥር ይሏቸዋል። ይህሽም ታዲያ ምንድን ነው የምፈልጉ ሲሏቸው፣ አሁን ይህን ነገር ያመጣኸው ስልጣን ፈልገህ ከሆነ በቀጥታ እናንግስ፣ ዙፋን እንዘርጋለህና ዘውድ እንድፋልህ ብለዋል ወገኖች። ገንዘብ ከሆነ የምፈልገው ደግሞ ገንዘብ እናወጣጣና ከሁላችንም የበለጥክ ታዋቂ ከበርቲ እናድርግ። እንደገና ሴት ከሆነ የምፈልገው በሀገር አንቺ የተባለች ቆንጆ ተመርጣ የፈለገውን ሁሉ መጣ ጥለን እንዳረግ። ይሄ ደግሞ ሁሉ ሳይሆን ምናልባት አምሮ ተነክቶ እንደሆነ ጅን ለጥፎ ከሆነ ገንዘብ እናዋጣና በአለም አለ የተባለ ሐኪም ፈልገን እናሳክምህ ብትድንልን መልካም፣ ካቃተንም እንዲያንነድም እኛ ምንችለውን አደርገንለታል እንድንል ይህን ለማድረግ ተስማምተዋል እና ወስነዋል ምን ይመስልሃል ብለው ጠየቋቸው ይባላል ሽማግሎች። ይህ ጊዜ እሳቸው አበቃቸው አላቸው፣ አሁን እንግዲህ እና የምትሉት ሁሉ ነገር በእኔ ዘንድ ተቀባይነት የለውም። አንደኛ ገንዘብ ፈልግም አይደለሁም፣ ስልጣንም ምሻ አይደለሁም፣ ሴትም አይደለም ፍላጎቴ፣ ህመምም የለብኝም። እኔ የአላህ መልእክተኛ ብቻ ነኝ። አላህ የሚነግረኝን ነገር እነግራችኋለሁኝ፣ ያንን ብትቀበሉ በዱንያም በአኸራም ዲልና እድል ለእናንተ ይሆናል፣ እምቢ ካላችሁ ደግሞ ለራሳችሁም ትጠፋላችሁ እንኳን እኔ ልትጠቅሙ በማለት መልስ ሰጧቸው ማለት ነው። እና ይህንን ግን ከመስጠታቸው በፊት እውነት እነዚህ ሰዎች ከልባቸው እንደውን የጋራ ለመግባባት ፈልገው ይሆን እንዴ? አሁን ያቀረቧቸው ሽርጦች እንኳ ተቀባይነት ባይኖራቸው ያው ድርድሩ እንዲቀጥል ቢደረግ ሌላ መግባባነት ላይ እንደርስ ይሆን እንዴ በማለት ማሰብ ጀምረው ነበር ይባል። ይህ አስተሳሰባቸውን እንዲያቆሙ ነው እኒህን አያቶች አላህ ያወረደው። እነዚህ ሰዎች አሁን የተለያዩ የመደራደሪያ ነጥቦችን የሚያመጡት እውነት አንተ ጋር ለመግባባት ፈልገው ሳይሆን ለማሳሳት አላህ ስብሓነሁ ወተዓላ ያልፈቀደልህን ነገር እንድትናገርና እንድትሰራ በዛም ጌታ ጋር እንድትጣላ ነው እንጂ የሚያስቡት እውነት ለመግባባትና ችግሩን ለመፍታት አይደለም። በእነሱ ሙከራ አልተሳካላቸውም እንጂ ሊሳካላቸው ኑሮ ኢንካዱ ኢነሁም ካዱ እንደማለት ነው። እነዚህ ሰዎች ተቃርበው ነበር። ለየፍሲኑነከ አን ለዚ አውሐይና ኢለይከ ወደ አንተ ያስተላለፍነውን መመሪያ እንዲያትከተል ሊያፈናቅሉህ ሞክረው ነበረ ይላል። ሊተፍተሪ አለይና ገይረሁ እኛ ያላዘዝንህን ነገር ልትቀጥፍ አላህ እንደፈቀደልህና እንደወደደው አድርገህ እኔም እናንተን ጣዖቶች አላወግዝም፣ ሁኔታውን ቀለል ጋብ አድርጋለሁ፣ እናንተም በዚህ በኩል ደግሞ ተተባበራችሁኝ ብለህ እንድትደራደራቸው ነው የሞከሩት ነው የሚለው። ይህንን ደግሞ ብታደርግ ኑሮ ለጊዜው እነሱ ተሳትፈላቸዋልና ይደሰቱና ይወጁህ ነበረ። በእኔ ዘንድ ግን ደግሞ የከፋ ነገር ነበር የሚያጋጥምህ፣ ደግነቱ አልተቀበልክም አላቸው። ወለውላ አንተበትና ከለቀችት ተተርከኑ ኢለህም ሸአን ቀሊላ እኛ ደግሞ በዚህ በአላማ ላይ እንድትጸናና ለነሱ ጥያቄ እንዳትንበረከክ ባናደርግህ ኑሮ በሰውነትህ አንተ እነሱ ወደሚሉ ነገር ለመዘንበል ትቃረብ ነበረ ይላል። ይህ አይነት ጥያቄ እንግዲህ ሲመጣ በቆራጥነት እኔ አልቀበለውም ብሎ መመለስ ቀላል ነገር አይደለም። እንደ ሰውነት አቅም ቢሆን ኑሮ አሁን የቀረቡት ነገሮች በጣም የሚያጎመጁ ነገሮች ነበሩ እና እነዛን ነገር ለመቀበል ትዘነበል ነበር። ግን እኛ የቅርብ ጥበቃ ስለምናረግልህ ነው ያን ሁሉ አልፈልግም ብለህ እንድትመልሳቸው ያስቻልንህ እና እኔ የምጠብቅ መሆኑ ይሄ ራሱ ማረጋገጫ ነው። ሰዎች አንተን ለማሳሳት የማይሞክሩት ነገር የለም እና እኔ መንፈስን ጠንካራ ባላደርገውና ባላበረታታ ኑሮ በዚህ በሙከራቸው አንተን ከአላማ ሊያሳስቱህና ሊያፈናቅሉህ ምንም አልቀራቸው ነበረ፣ ትንሽ ቀርቷቸው ነበር። ግን እኔ ስለጠበቅኩ በብቃት አመለጥካቸው ነው ምን ኢዘን ለአዘቅና ከዲያፈል ሀያቲ ወዲያፈል መማት አለ። ደግነቱ አልሆነም እንጂ እነሱ እንዳሰቡት ተሳክቶላቸው እነሱ ላቀረቡት መደራደሪያ አንተ ዝንባሌ ብታሳይና ወደ እነሱ ብታጋድል ኑሮማ በዚህ በህይወትህ ማንኛውም ጥፋ